ፈጥሮ ሰማይ ይሁን ይሁን ብሎ ፈጥሮ ምድርን ይገርማል ይገርማል ይገርማል ስራው ያስገርማል ይደንቃል ይደንቃል ይደንቃል ስራው ያስደንቃል ዘዛችሁ እኔ ለየታደርኩ ጌታዬ ባምሳሉ ፈጥሮኛል እኔ ለየታደርኩ ጌታዬ ባምሳሉ ፈጥሮኛል ይሁን ብሎ ከፈጠራችሁ በቃል ብቻ እሱ ዘዛችሁ እኔ ለየታደርኩ ጌታዬ ባምሳሉ ፈጥሮኛል ዘዛችሁ